الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. إخواني وأخواتي، السلام عليكم ورحمة الله وبركاته. ባለፈው ሳምንት እንዳመለከትኩት የዳሩል አኽራን ትምህርት ለማጠቃለል ከዛሬው ዝግጅት ሌላ ማለት ነው ሁለት ክፍሎች ብቻ ናቸው የቀሩን። በዛሬው ዝግጅታችን ስለ ጀነትና ጀሃነም ጠቅላላ ግንዛቤ እንዲኖረን ለየት ያለ ፕሮግራም ይዤላችሁ ቀርቤያለሁ። እኽዋኒ ወአኽዋቲ፣ እኛ ሙስሊሞች ካለ አንዳች ጥርጣሬ በጀነትና በጀሃነም የጠበቀ ኢማን እውቀት ሊኖረን ይገባል። አልኢማኑ ቢአነ ልጀነተ ሐቅ ወናሩ ሐቅ፣ ጀነት ሐቅ መሆኑን ማመን አለብን። የጀሃነም እሳትም ሐቅ መሆኑን አምነን መገንዘብ አለብን። አላህ እኛንም እንደፈጠረ ሁሉ ጀነትና ጀሃነም የአላህ መኽሉቃቶች ናቸው። አንዳንድ ሰዎች ስለ ጀነትና ስለ ጀሃነም ሲሰሙ ወይም ሲነገራቸው አቅላቸው የሰፋና የሰለጠኑ የረቀቁ መስሏቸው ስለ ጀነት ስለ ጀሃነም በውስጡ ያለው ነገር ከአንጎላቸው ጋር ስለማይሄድ ይሄ ውሸት ነው ሊሆን አይገባም፣ ጀነት ውስጥ እንደዚህ አይነት ነገር አይኖርም፣ ጀሃነም ውስጥ እንደዚህ አይነት ቅጣት አይኖርም በማለት ይክዳሉ። ረሱል ሰለላሁ ዐለይሂ ወሰለም ፈመን አንከረ ልጀነተ ወናር ፈቀድ ከዘበ አላህ፣ ጀነትንና ጀሃነምን የካደ ሰው አላህን አስዋሻሉ። ወመን ከዘበ አላህ ፈቀድ ከፈር፣ አላህን ያስዋሸ ካፍር ሆኗል ብለዋል። ጀነት እንግዲህ የተፈጠረው አላህን በሚገባ የተገዛ ሰው አላህ ያዘዘው ቦታ ላይ የተገኘው አላህ የከለከለው ቦታ ላይ የተከለከለውን ያልተገኘውን ጀነት ውስጥ አስገብቶት ምንዳውን ባልጠበቀውና አንጎሉ አስቦ ሊደርስበት በማይችል ሁኔታ ሊክሰው ነው። ጀሃነምን ደግሞ አላህ ሱብሓነሁ ወተዓላ የፈጠረው ባሪያው በፈጠረው ጌታ ካላመነ፣ በአላህ ኪታቦችና ነቢያቶች ባመጡት ሪሳላ ካላመነ አላህ እዚህ ጀሃነም ውስጥ ከቶት የሚገባውን ቅጣት ይሰጠዋል ማለት ነው። ሙስሊም ሆኖ ደግሞ ታላላቅ ከባእር የሚባሉት ማዕሲያዎች ሰርቶ ተውባ ሳያደርግ የሞተ እንደሆነ አላህ እዚህ ጀሃነም ውስጥ ከቶት እንደየስራው ቅጣቱን ይሰጠዋል ማለት ነው። ስለዚህ እንግዲህ ስለ ጀነትና ስለ ጀሃነም ማወቅ የሚያስፈልገን ስለ ጀነት አውቀን እንድንጎመጅ፣ ስለ ጀሃነም ደግሞ አውቀን በርግገን ፈርተን ከንፈራችንን ነክሰን እንድንረሳው አይደለም። ለጀነት በሚገባ ለፍተን ሰርተንላት ብቁ ሆነን መገኘት አለብን። አላ ኢነ ስልአተ ላሂ ጋሊያ፣ አላ ኢነ ስልአተ ላሂ ጋሊያ፣ አላ ኢነ ስልአተ ላሂ ሂየ ልጀና። ይህም የረሱል ሰለላሁ ዐለይሂ ወሰለም አባባል ሲገለጽልን አንድ የአላህ ባሪያ የአላህን ዕቃ መግዛት ከፈለገ በጣም ውድ ነች አሉ። አሁንም ደግሞ በጣም ውድ ነች አሉ። ይህችም ዕቃ ጀነት ነች አሉ። ለዚህም ጀነት ሌት ተቀን ሰርተን ብቁ ሆነን መገኘት አለብን ማለት ነው። ከጀሃነምም እንደዚሁ ለመዳን አላህ የከለከለንን ነገሮች ተከልክለን፣ አላህ ያዘዘንን ነገሮች ታዘን ፈጽመን፣ በሚቻለን መጠን አላህን ፈርተን ፈተቁላህ መስተጣዕቱም፣ አላህን በሚቻላችሁ መጠን ፍሩ ብሎ አላህ አስጠንቅቆናል። ስለዚህ ማናችንም ከኃጢአት ከማዕሲያ የዳንን ሰዎች አይደለንም። የተጠበቀን ሰዎች አይደለንም። አልሙሂም ከጥፋታችንና ከማእሲያ ወዲያው ተውባ አድርገን ወደ አላህ ከተመለስን ከጀሃነም ራሳችንን መጠበቅ እንችላለን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሁፈት الجنه بالمكاره وحفت النار بالشهوات ሁፈት الجنه بالمكاره ማለት ጀነት የሰው ልጅ ነፍሱ በመትጠላው ነገር ነው የተከበበችው። ያችን ነገር ካላደረጋት ጀነት ውስጥ አይገባም ማለት ነው። ይህም ማለት እንግዲህ አንድ ያላህ ባሪያ ንዴቱንና ቁጭቱን መቆጣጠር አለበት። ይህን ካደረገ ጀነት ይገባል። በብርድና በጨለማ በሙቀት ለጀማዓ ሰላት ወደ መስጂድ መሄድ፣ ቂያምን ሌል መቆም፣ ንዴትንና ቁጭትን መቻል፣ ክፋትን በክፋት አለመመለስ፣ ከሚወዱት ገንዘብ ከዛ ከሚንሰፈሰፉለት ገንዘብ ሰደቃ ማውጣት፣ ባል ሚስትን መቻል፣ ሚስት ባልን መቻል። በእንደዚህ አይነት ነገሮች ነው ጀነት የተከበበችው። እነዚህን ነገሮች ከፈጸምን ኢንሻአላህ አላህ የጀነት ሰው ይለናል ማለት ነው። ጀሃነም የተከበበችው ደግሞ ወሁፈት النار بالشهوات ጀሃነም ደግሞ የተከበበችው መለዛታ የሚጣፍጡ ነገሮች፣ የሚያስጎመጁ በሚያታልሉ ነገሮች ነው የተከበበችው። እነዚህም እንግዲህ ገንዘብ መውደድ፣ ቤት፣ ንብረት፣ መኪና፣ ሴት፣ ልጅ፣ እንደዚሁም ደግሞ ዘፈን፣ ዳንስ፣ አስጠያፊ ስብሰባ ላይ መገኘት ወይም መጅልስ ላይ መገኘት፣ ጉቦ መውሰድ፣ ሰው ላይ መበቀል፣ ህቅድ፣ ሐሰድ፣ እንደዚህ አይነት ነገሮች የሰው ልጆች ልቡ ላይ በሚያምሩና በሚጣፍጡ ነገሮች ነው የተከበበችው። ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም ጀነትና ጀሃነም ይፎካከራሉ እየተናገሩ ፉክክራቸውን ይገልጻሉ። قالت النار أوثرت بالمتكبرين والجبارين እኔ በሚኮሩ ሰዎች ኩራት እንግዲህ የአላህ ልብስ ነው። አላህ ልብሴን የገፈፈኝን ጀሃነም ውስጥ ጥየው ዞር ብዬ አላየውም ብለዋል። እኽዋኒ ወአኸዋቲ በማንም ላይ መኩራት የለብንም። ከእኛ በታች በዕልምም በገንዘብም በዱንያም ከእኛ በታች በሆነው ላይ መኩራት የለብንም። ሌላው ነገር ደግሞ አንድ ጥፋት አጥፍተን እንደሆነ ያንን ጥፋት ጥፋት መሆኑን እያወቅን መካድ ጥሩ አይደለም። ዑለማዎች እንዳስተማሩን ይህም ድርጊት እንግዲህ የኩራት ምልክት ነው ብለውናል። አንድ ሰው ስህተታችንን ሲነግረን መቀበል አለብን። አሁን ወደ ጀነትና ወደ ጀሃነም ፉክክር ስንመለስ قالت النار أوثرت بالمتكبرين والجبارين እኔ ውስጥ ጀሃነም ውስጥ የሚሞላው የሚኮሩና እልህኞችና ሀያልነን ያሉት በእነርሱ ነው የተሞላሁት ትላለች። وقالت الجنة لا يدخلني إلا الضعفاء والمساكين ጀነት ደግሞ ስትፎክር እኔ ውስጥ የሚገባው ጀነት ውስጥ የሚገባው ደካሞችና መሳኪኖች ናቸው አለች። አላህም የጀነትንና የጀሃነምን ፉክክር ይሰማና ይጠራቸዋል። ያ ናሪ አንቲ አዛቢ ወአዝቡ ቢኪ መን አሻ አንቺ ድንበር ጣሶችን የምቀጣበት ስፍራ ነሽ። ወአዝቡ ቢኪ መን አሻ የፈለግኩትን ሰው እቀጣበታለሁ አለ። ወእንቲ ያ ጀነቲ አንቺ ጀነቴ ሆይ ወአንዕሙ ቢኪ መን አሻ ይላታል። የፈለግኩትን ሰው በአንቺ ውስጥ ድሎትን እሰጠዋለሁ አለ። እኽዋኒ ወአኸዋቴ ሰዎች ጀነት ይሁን ጀሃነም ለመግባታቸው መጠነኛ ምልክት የሚታወቀው አንዳንድ ጊዜ በሚሞቱበት ጊዜ ነው። አልአዕማሉ ቢልኸዋቲም የሰው ልጆች መጨረሻው የሚታወቀው በመጨረሻው ስራቸው ነው። አንዳንድ ሰዎች ኸምር እየጠጡ ይሞታሉ፣ ከዚያ ተውባ ሳያደርጉ ይሞታሉ። አንዳንድ ሰዎች ዝና እየሰሩ ይሞታሉ። ሌሎችም ሪባ ላይ ሆነው ከሪባ ተውባ ሳያደርጉ ይሞታሉ። እንደዚሁ ደግሞ ሰውን ከማማት፣ ከውሸት፣ ከሐቅድ፣ ከሐሰድ እንዲሁም ደግሞ ከሰዎች ሐቅ ተውባ ሳያደርጉ የሚሞቱ ሰዎች አሉ። ለማንኛውም አንድ ሙስሊም አላህ ጀነት እንዲያስገባው ከጀሃነም እሳት ደግሞ እንዲጠብቀው በየጊዜው አላህን መለመን አለበት። قال صلى الله عليه وسلم من استجار من النار سبع مرات عند سو بعند كن وسط سبات كيزي يا الله كجحنم اسات طبقين بلو اللهن كلمنا قالت النار ان عبدك فلانا استجار بك مني اللهم اجره جهنم اسات አፋውጥታ ለዚህ ሰው ትናገራለች ትጠይቃለች አላህን እገሌ ያንተ ባሪያ እኔ ጀሃነም ውስጥ እንዳታስገባው ሰባት ጊዜ ጠይቋልና እኔ ውስጥ እንዳታስገባው ብሎ አላህን ይለምንለታል። ومن سأل الله الجنة سبع مرات قالت الجنة إن عبدك فلان سألك إياي فأدخله إياي رسول صلى الله عليه وسلم مكتلو سنناغرو عند سو بكن سبات جيزي يا الله جنة اسكبين بلو الله ان سلمن جنة اف او تتا تتأيق عالج الله ان تلمن اللت عالج يا الله اقالي يان تباريا جنة اندت اسكباو اني وست اندت اسكباو تأيق وحلنا اني وست اسكباو بلا تتأيق عالج مالتنو. በሌላ ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ከእስራ እና ሚዕራጅ በኋላ ሲናገሩ ወደ ሰማይ ባረኩበት ጊዜ አንድ ደስ የሚል ሽታ ሸቶይ ነበራሉ። ወሰሚዕቱ ሰውተን ጀሚላ በጣም ደስ የሚል ድምጽ ሰምቼ ነበራሉ። فقلت ما هذا الصوت يا جبريل ምንድነው ይሄ ድምጽ يا جبريل ብዬ ጠየቅኳሉ። وما تلك الرائحة ምንድነው ይሄ ደስ የሚል ሽታ ብዬ ጅብሪልን ጠየቅኳሉ። فقال جبريلም ሲመለስ هذا صوت الجنة ይህ የጀነት ድምጽ ነው አለ። ቱናዲ ወተቆል እየተጣራች እንዲህ ትላለች አለ። ሐሪሬና ወርቄ በጣም በዙ፣ ዛፎቼ፣ ወፎቼ፣ ወንዞቼና ሁር العين በጣም በዙ። فأرسل إلي عبادك المؤمنين ودني مؤمن يهونو تنباريا وجهن لكلين بطولو بلا تتأيق عالجالو. اللهم سمال سلات اصبري يا جنتي جنتي هوي صبرا درقيلا تال فلك عبادي كل مؤمن ومؤمنة آش لا يشرك بي شيئا جنتي هوي صبرا درقي قال قبال لشالو ከባሪያዎቼ ውስጥ ሙእሚን የሆነውንና ሙእሚን የሆነችዋን ህይወታቸውን ሙሉ እኔ ላይ ሳያጋሩ የኖሩትን አንቺ ውስጥ ላስገባ ቃል ገባልሻለሁ ሰብር አድርጊ ይላታል። አላህ ሱብሃነ ወተዓላ እንግዲህ ጀነት መግባትን ድል አድርጎ ነው የገለጸው። አንድ ያላህ ባሪያ ጀነት ሲገባ አሸነፈ ብሏል። እንደዚሁ ደግሞ ጀሃነም የገባ ሰው ኸሳራ ኸሰረ ብሎ ነው የገለጸው ማለት ነው። ይህንንም አላህ ሱብሃነሁ ወተዓላ ሲገልጽልን كل نفس ذائقة الموت ነፍስ ሁሉ ሞትን ቀማሽ ናት አለ። وإنما توفون أجوركم يوم القيامة ምንዳችሁንም የምታገኙት በየውም አልቂያማ ቀን ብቻ ነው አለ። فمنزحزح عن النار وادخل الجنه فقد فاز ከእሳትም የራቀና የተጠበቀ ጀነትም የገባ ሰው በእርግጥም አሸነፈ ምኞቱን አገኘ አለ። وما الحياة الدنيا الا متاع الغرور ይቺ የዱንያ ህይወትም የመታለያ መሳሪያ እንጂ ሌላ አይደለችም አለ ሱብሃነሁ ወተዓላ። አሁንም አላህ ሱብሃነሁ ወተዓላ ጀነት መግባት ድል መሆኑን ሲያስታውቀን لا يستوي أصحاب النار وأصحاب الجنة. يا جنة سووشنا يا جهنم سووش أكل عيد اللمالة. أصحاب الجنة هم الفائزون. يا جنة سووش دليا غنيوتنا من يوتاچون يا غنيوت يا جنة سووش بيچانا چوالا. إخواني وأخواتي سووش بأتك علي መጨረሻቸውን አውቀው ጀነት የሚገባው ጀነት ገብቶ ጀሃነምም የሚገባው ጀሃነም ገብቶ ሁሉም ነገር ካለቀ በኋላ የጀነት ሰዎች የጀሃነም ሰዎች ተጣርተው ያናገሯቸዋል። ይሄንንም አነጋገራቸውን አላህ በሱረቱ አዕራፍ ላይ በግልጽ አስቀምጦልናል ማለት ነው። ونادى أصحاب الجنة أصحاب النار أن قد وجدنا ما وعدنا ربنا حقا. يا جنة سووج يا جهنم سووج يتارالو جيتا چنقال يگبالنن اونت هونو عگينتنوال. فهل وجدتم ما وعد ربكم حقا. ጌታችሁ የዛተባችሁንስ እውነት ሆኖ አገኛችሁት ወይ በማለት ይጠይቋቸዋል። قالوا نعم የጀሃነም ሰዎች እርግጥ ሆኖ አገኘነው። فأذن مؤذن بينهم اللعنة الله على الظالمين. በዚህ ጊዜ በመካከላቸውም የአላህ እርግማን በበደለኞች በዛሊሞች ላይ ይሁን በማለት ተጣሪ ይጣራል። اخواني واخواتي የጀነት نعيم ድሎቱ ምን ያህል ነው? የጀሃነም ስቃይ ምን ያህል ነው? መጠኑ ምን ያህል ነው? ትንሽም ቢሆን አቀራርቦ የሚያሳየን ሐዲስ ከረሱል صلى الله عليه وسلم የተነገረው ሲሆን انه يؤتى يوم القيامه بانعم اهل الارض من اهل الدنيا. يوم القيامة كان بدنيا لاي بدلوت سينور ينبرو كتولد جمرو اسكيموت درس بدلوت لاي سينور ينبرا. دلوت من لون جدي يسولج بفتصم لياس بمماي چلو عينتو نيتا الزيه بدنيا لاي يمينورو سوو چالو. اني ببزات يتازب كتنا يتقرم كتالة بيتا چوست اك اچو يورك حتى يمز اداجا بيتا چوست ሽንት ቤት የሚቀመጡበት እንኳን በወርቅ የተሰራ ነው። በእንደዚህ አይነት የሚኖሩ ሰዎች አላህ ዮም አልቂያማ ቀን ያመጣቸውና አሉ ረሱል ሰለላሁ ዐለይሂ ወሰለም وهو من اهل النار አሉ እርሱም የጀሃነም ሰው ነው ግን فيغمس في النار غمسه واحده አንድ ጊዜ መላእክቶች ያነሱትና ጀሃነም ውስጥ ንክር አድርገው ቶሎ ያወጡታል። ከዛ በኋላ ይጠይቁታል هل رأيت نعيما قد كذب فيت دلوتن النامچوتن አይተህ ታውቃለህ ወይ በማለት ይጠይቁታል هل ذقت نعيما قد دلوتن ቀምሰ ታውቃለህ ወይ ምቾትን ቀምሰ ታውቃለህ ወይ እናተ ከወለደች ጀምሮ ብለው ይጠይቁታል لا والله ما ذقت نعيما قد لا والله دلوتن ቀምሻ አላቅም ምቾትን አይቼ አላቅም ይላል ያቺ ጀሃነም ውስጥ የተነከረው መነከር ሁሉንም ነገር ሁሉንም ድሎት ያስረሳዋል አለ ረሱል ሰለላሁ ዐለይሂ ወሰለም። እንደዚሁ ደግሞ በዱንያ ላይ እናቶ ከወለደችው ጀምሮ እስኪሞት ድረስ ምቾትን ያላየ ድሎትን ያላየ ጧት በልቶ እንደሆነ ማታ እራቱን የማያገኝ ሰብር አድርጎ አላህን እየጠበቀ ካገኘ በልቶ አላህን አመስግኖ ካጣ እጁን ለሰው የማይዘረጋ የአላህ ሰው መላእክቶች ያመጡታል። ከዚያም فيغمس في الجنة غمسة واحدة ጀነት ውስጥ አንድ ጊዜ ይነክሩትና ያወጡትና መልሰው ይጠይቁታል فيقال له هل رأيت بؤسا قط ከዚህ በፊት ችጋርና ጭንቀትን መከራን አይተህ ታውቃለህ ወይ በማለት ይጠይቁታል فيقول لا والله ما ذقت بؤسا قط لا والله كذب فيت بهوتي مكران شجرن اتوتن عايشا علاكم بمالت دنيا لا يتسك ايوم بملو سكاي جنة عندي تنكرو بموتاتو يرسال مالتنو إخواني وأخواتي سكاهن درس انجدي جهنمنا جنة دار دار سلنبر والله سل جهنم تألك قبلو من ناقر كألان ناقر عيد اللم ناقرقن أمانة العلم سلهونا رسول صلى الله عليه وسلم اندازازون بلغوا عني ولو آية عندي تم آية بهن أستلال فولين سلالو يهننم أمانة اندحلا في النت بموسد بتليم سل جهنم يه أدماج أتشاكشن إني أسفر راليكر يادقمو يشالال آي يهي كبديلال بمالت يمنا مارد أصايحون هلونم بكتابنا بسنة يتقلز اللنن يما استلالف حلا في النتالبن إن شاء الله يمي كتلو سامن يا الله فكار كهونة سل جهنم تألك قبلن النايلن سل جهنم درجة وج يا جهنم يمج الرشاو درجة ركعتو يا جهنم بروج يا جهنم مدقورنا مجعلم يا جهنم ماقات ألنا أوست أسلالو زمحرير يا جهنم كجتنا بنديت ما نافات دمس أموتات يا جهنم وست جيسنا نبلبال جهنم أسات وست كأسات يتسرو سنسلتوج من ياهلن دهوننا رزمتاتشو من ياهلن دهونه يا جهنم وست دنگايوج جهنم وست سلالو ابابوچنا زندوج يا جهنم سووج مقب متأتنا لبس يا جهنم سووج ملك ماست أيفو يا جهنم سووج عينة تاچو يكت أتاچو ملايايت يا جهنم سووج لقصو جهنم وست يمي بزاو وندنا ويسيت الله كي جهنم يتبك أننا مؤمنوج جهنم وست كقبو بحالا انديت اندمي وطو يمج الرشاو سو كجهنم انديت اندمي وطا بمج الرشام يا إبليس جهنم وست خطبة مادرق يهنم بمايت سل جهنم يالن الدرس ان ملكة تعلم مالتنو سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.